قالوا إنا أرسلنا إلى قوم مجرمين لنرسل عليهم حجارة من طين مسومة عند ربك للمسرفين فأخرجنا من كان فيها من المؤمنين فما وجدنا فيها غير بيت من المسلمين وتركنا فيها آية للذين يخافون العذاب الأليم. بسم الله الرحمن الرحيم. الحمد لله رب العالمين. تلانتنا سورة الذاريات كاسرة مستسكة ثلاثة يرسلني لما يتمكر النبر تلانتنا كتمار نوست يالقبات شوف ستات أنوت لو قرر لا تشوف نقر كان لنيونا ودزاريو درسي قبال لو ما نتمه ትላንትና ከተማርነው ውስጥ ያልገባችሁ ነጥብ ካለ ተፈደሉ እናየው መለስለስ ብለን ትንሽ እንዲገባችሁም አንዳንድ ነገሮችን መለስለስ ብለን እንይና ወደ ዛሬው ድርስ እንገባለን። መሪም ትላንትና እኔ ከወጣው በኋላ ቁርአኑን በደንብ በጀማዓ በግሩፕ አጥነታችሁታል ለ ነው ነበር የኢብራሂም እንግዶችን ታሪክ አስመልክተን የተወሰነ ነገር አይተናል። ለምሳሌ ምን ብለን ነበር የጀመርነው? هل اتاك حديث ضيف ابراهيم المكرمين يتكبروا يا ابراهيم انغدوشن تاريخ انغدوش تاريخ متالح اندي يا محمد بلو انداند كذا تاريخ غير يتيازو نغروشن ابر لمايت موكرنا انغدوشو يتلاكوت ود لوط حزبوتش نو نغر غنغر منغدون لابراهيمم لج اندم يولد يميابسر ملكام زينا يزو متو نبرنا እሱን ነገሩት መራክተኛ እንደሆኑ ገለጡለት። መጀመሪያ ፈርቶ ቢሆንም በትክክል ማንነታቸውን ግን ሲቀበል ማንነታቸውን ሲነግሩት ወዲያው እሱም ጥያቄ ማንስቶ ነበር። ምንድነው ያላችሁ? ማሻአንኩም الخطير الذي لاجله ارسلتم ايها الملائكه الابرار فما خطبكم يزاريو ጥያቄያችን እሱ ነው። وقالت عجوز عقيم قالوا كذلك قال ربك انكو اروغيت اندزو مولد ياقومك مهنني انديت يهنن بسرات اذاچو متاچو بطام يگرمال بلا يچوهچ سدنقا كله ستيقاچو መላእክቶችም ምናልባት በዛ ሰዓት እሷ 90 አመቷ ነበር። እነዚህ መላእክቶች በመጡበት ሰዓት ማለት ነው። የኢብራሂም እድሜ ደግሞ 120 አመ 120 እድሜ ላይ ነበሩ ኢብራሂም፣ እሷ 90 አመቷ ነበር። ስለዚህ በዚህ እድሜ እንዴት ብዬ ነው ወልደው? በዛ ላይ አሮጊት ነኝ፣ በዛ ላይ መሃን ነኝ፣ ጉዳዩ እንዴት ነው ብላ በጣም ተደንጋ ስጠይቃቸው ምናልባት እነሱ قالوا كذلك قال ربك جيتاش ايهننو بلوال تولجالش بلو وسنوالنا مولدش هايقرم قالوات انه هو الحكيم العليم يي انشي جيتا طببنيا املاك نو منم نغير ايسا نو كذا واشاغر دمو عليم نو مان يولدان مان ايولدم ادمي 90 مهونن ميا قال عقيم مهونشن ميا قال አሮጊት መሆንሽንም ያውቃል እያወቀ ግን እንድትወልጂ ፈቃድ ሰጥቷል ይህ እሱ ውሳኔ ነው ብለው መላእክቶቹ አሳወቋት። ይሄን ጊዜ ኢብራሂም እነዚህ የመጡ አካሎች እነማን እንደሆኑ በደንብ ስለተረዳ ድንጋጤው ፍርሃቱ ከሱ ላይ ተወግዶለት ምን አለ ቃል ኢብራሂም እንደዚህ አለ ፈማ ኸጥቦኩም ታዲያ መላእክቶች ከሆናችሁ ጉዳያችሁ ምንድን ነው? የመጣችሁበት ዋናው ፐርፐዝ ምንድን ነው አላቸው። አዩሃል ሙርሰሉን እናንተ የአላህ መላእክተኞች ሆይ የመጣችሁበት ዋናው ጎል ምንድን ነው? በተለምዶ ነቢያቶች አንድ ነገር ያውቁ ነበር። ምንድን ነበር የሚያውቁት? ሁለት ሶስት መላእክቶች አንድ ላይ ሲመጡ ለተራ ነገር ወደ ምድር አይመጡ። ስለዚህ ከባድ ተልእኮ አንግበው እንደልመጡ ይረዳሉና እንዴ በዚህ መልኩ ሰብሰብ ብላችሁ እንድትመጡ ያደረጋችሁ ከበድ ያለው ነገር ፈማ ከጥብኩ ጉዳያችሁ ምንድነው? ወደዚያ መጣችሁ ምን አይነት መልእክት ይዛችሁ ነው ሲል ኢብራሂም ይጠይቃቸዋል። ኢማም አልበይዳዊ ምን ይላሉ? ለማ ዓሊመ አነሁም መላኢካ ወአነሁም ላ የንዚሉነ ሙጅተሚዒነ ኢላ ሊአምሪን ዐዚም ሰአለ ዐንሁ። ኢብራሂም መላኢኮች መሆናቸውን ሲረዳ በዛ ላይ እንዲሰብሰብ ብለው አንድ ላይ የሆነ መልእክት ለከባድ መልእክት ሳይዙ ለቀላል ነገር ተሰብስቦ እንደማይወርዱ ስለገባው ምን አለ ፈማ ኸጥቡኩ ታዲያ እንዲሰብሰብ ብላችሁ አንድ ላይ ያመጣችሁ ነገር ምንድን ነው ሲል ኢብራሂም ጠየቃቸው። ይህን ጊዜ እነሱ ምን አሉት? ቃሉ እንዲህ አሉት መላኢኮቹ ኢና ኡርሲልና እኛ ተልከናል አሉት ኢላ ቀውሚን ሙጅሪሚን ጠማማ ወደሆኑ ህዝቦች ተልከናል ላሉት ኢነላህ አርሰለና ሊኢህላክ ቀውሚ ሉጢን የሉጥ ህዝቦችን እንድናጠፋ ተልከናል አሉት አለዚነ ርተከቡ አፍሐሸል ጀራኢም ምድር አይታ የማታቀው እጅግ ከባድና አስቀያሚ ወንጀልን ሰርተዋል ስለዚህ መጥፋት አለባቸው ብሎ አላህ ወስኖ እኛ ልኮነው አሉት። ያም ወንጀል ምንድነው? አልሊዋብ የወንድ ለወንድ ግንኙነት። አላህ የሰው ልጆችን ሲፈጥር ወንድን ለሴት ሴትን ለወንድ አድርጎ ነው የፈጠረው። ቁርአን ምን ይላል? ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ሴቶቹ የእናንተ ልብሶች ናቸው እናንተም ወንዶቹ ለሴቶቹ ልብስ ናችሁ ብሎ በተለይ የግብረ ስጋ ግንኙነት በሁለቱ ተቃራኒ ጾታ እንዲደረግ ነው ረብል ዓለሚን ህግ ያስቀመጠው። ሰሙዶች የሉጥ ህዝቦች ግን ይህንን ትልቅ ተፈጥሯዊ ህግ ጥሰው የወንድ ለወንድ ጋብቻን በጋድ የጀመሩ በጣም ከባድ ወንጀል የሰሩ ህዝቦች ናቸውና እነዚህ ህዝቦችን እንድናጠፋቸው ተልከን ነው አሉ። እርግጥ ነው የሉጥ ህዝቦች ወንጀላቸው የብቻ አልነበረም፣ ኩፍርም ወንጀላቸው ነው። ከዛ ባሻገር በጣም በርካታ ሌላ ህዝቦች የሚሰሯቸው ወንጀሎች ይሰራሉ። ነገር ግን እነሱ ጋር በጣም የከበደው የገነነውና ለጥፋትም ጭምር የዳረጋቸው ከባድ ወንጀል ከኩፍሩ ጎን ለጎን ሊዋጥ ነው። የተፈጥሮን ስርዓት ለማዛባት የሞከሩበት ከባድ ወንጀል ነውና በዚህ ወንጀላቸው አላሁ ጀለ ወዓላ እንድናጠፋቸው ልኮናል አሉ። ወህየ ኪባሩል መዓሲ ሚን ኩፍሪን ወዕስያን ሊዋጠን ይላል። ከኩፍርና ከተለያዩ ወንጀሎች የበለጠ የዘገነነ ነው። ሰው ወንድና ሴትን አላህ የተቃራኒ ጾታ እንዲያደርጉ አድርጎ ፈጠራቸው። እነሱ ግን ይህን ስርዓት ሲጥሱ መጀመሪያ ይህን ስርዓት አንቀበልም እርካታ የለውም ሲሉ ኩፍር ነው። ከዚህ ኩፍር ላይ ደግሞ እርካታ የምናገኘው የወንድ ለወንድ ግንኙነት ስንፈጽም ነው ደግሞ ብሎ ማሰባቸው ከኩፍርም እጅግ የከፋ ወንጀል ነውና በዚህ ክፉ ተግባራቸው እንድናጠፋቸው አላህ ልኮን ነው አሉት ለኢብራሂም። እና የምናጠፋቸው ደግሞ ሊኑርሲል ዐለይሂም በእነሱ ላይ ልንልክባቸው ነው። ሂጃረተን ሚን ጢን ሂጃረተን ድንጋይ የምን ድንጋይ ምንጢን ከጭቃ የተሰራ ማለት ነው። ምን ሲጅል አላልንም? ምንድን ነው? ቁረይሽ ላይ ነው? ቁረይሽ ላይ አይደለም። ፈጃለሁም ከአሱ ታች አካባቢ ምን ሲጅል ብለናል። ያ ሲጅል ብሎ ማለት ጭቃ ነው። ጭቃው ጀሃነም ዓለም ውስጥ ይገባና በእሳት ይጠበሳል። ይጠበስና ምን ይሆናል? ደረቅ ድምፅ የሚሰጥ ሸክላ ይሆናል። ድምፅ የሚሰጥ ሸክላ ይሆናልና ከጭቃ የተሰራ ጀሃነም ዓለም ውስጥ ተጠብሶ የወጣ ሒጃራ ድንጋይ ልናወርድባቸው ልልክባቸው፣ በሱ እሱን አዝንበን ልናጠፋቸው ተልከናል አሉት። አይሊኑ ህሊካሁም ቢሒጃረት ሚን ጢኒን ሙተሐጅሪን መጥቡኽን ቢናር። ጀሃነም እሳት ውስጥ ተጠብሶ የወጣ የደረቀ ድምፅ ያለው ክሽክሽ የሚል ክልክል የሚል ድንጋይ ልናዘንብባቸው አላህ ልኮናል። አቡ ሐያን ይላል ወስጂሉ ጢኑን ዩጥበኹ ከማ ዩጥበኹ አጅሩ አጅሩ ይላል። ሄዶ ሄዶ ኢማሙ ሐያን ስጅን ብሎ ማለት ጀሃነም እሳት ውስጥ ገብቶ ጭቃ ተጠብሶ የመጨረሻ ውጤቱ ስጅን ይባላል፣ ሒጃራ ብሎ አሁን በዚህ አያት ላይ የጠቀሰው ማለት ነው። ሊኑርሲለ ዓለይሂም በእነሱ ላይ ልንልክባቸው ልናዘንብባቸው አላህ ልኮናል። ሒጃረተ ሚን ጢን ከጭቃ ተሰርቶ እንደ ድንጋይ የጠነከረ የሆነን ነገር ልናዘንብባቸው አላህ ልኮናል አሉ። ሙሰወመተን አሉ። ቀጥለው ምን አሉ? ሙሰወመተን ይሄ ድንጋይ ምልክት ተደርጎበታል። ዒንደ ረቢክ ከጌታህ ዘንድ ምልክት ተደርጎበታል። ጀሃነም እሳት ውስጥ ገብቶ ተጠብሶ ድንጋዩ ሲወጣ አንዷ ድንጋይ ማንን እንደምታጠፋ ማንን እንደምትገል እማን ላይ እንደምታረፍ ምልክት ተደርጎባት ነው የወጣችው አሉት ለኢብራሂም። ኩሉ አላ ኩል ዋሂደትን ምንሃ እስሙ ሳሒቢሃ አለዚ ዩህሊኩ ቢሃ። እያንዳንዱ ድንጋይ ላይ ማለት ነው፣ እያንዳንዱ ድንጋይ ላይ ያ ድንጋይ የምታርፍበት ሰውዬ ስሙ በዛች ድንጋይ ላይ ተጽፏል። ስለዚህ በዚህ መልኩ ከጀሃነም እሳት ውስጥ ተጠብሶ የወጣ ሲደመር ስሙና ምልክት የተደረገበትን ድንጋይ ልናዘንብና ልንልክባቸው አላሁ ጀለ ወዓላ ልኮን የመጣ ነው አሉ። ሙሰወመተን ዒንደ ረቢከ ሊልሙስሪፊን ወሰን ለሚያልፉ ሰዎች፣ ድንበር ለሚያልፉ ሰዎች፣ ከተፈቀደላቸው ውጪ ክፉ ተግባርን ተረማምደው የሚሰሩ ሰዎች ልናጠፋቸው፣ እንዲህ አይነት ባህሪ ያላቸው ሰዎች ልናጠፋቸው ተልከን ነው ሲሉ ለኢብራሂም ነገሩት። ኢማሙ ሳዊ ምን ይላሉ? ካነ ፊ ቁራ ሉጢን ሲቱ ሚአቲ አልፊን በሉጥ መንደር ውስጥ ወደ 600,000 ሰዎች ይኖሩ ነበር አሉ። ግን ይሄን 600,000 የሚኖርበትን 600,000 ሰው የሚኖርበትን መንደር ጅብሪል ምን አደረገው? ፈአድኸለ ጅብሪሉ ጀናሐሁ ተሕተ ልአርዲ ፈተለዐ ቁራሁም አንዱን ክንፍ ቀጥታ ምን አደረገ ጅብሪል? 600,000 ወይም በመንደር 7-8 ይባላል፣ ሰባቱንም መንደር ክንፉን አገባና ቆረሰው፣ ሙሉ ቁርጥ አደረገውና በአንዱ ክንፍ ብድግ አደረገው አሉ። መንደራቸውን ብድግ አድርገው ነቀለው። ከዛስ ፈረፈዐሃ ሐታ ሰሚዐ አህሉ ሰማኢ አስዋተሁም ሱመ ቀለበሃ። ኢማሙ ሳዊ ናቸው የሚሉት ወደ ላይ 600,000 የሚኖርበትን 17 መንደር ጅብሪል በአንድ ክንፉ ቆርሶ ካነሳ በኋላ መሬቲቷን ወደ ላይ ይዟት ወጣ። ወደ ላይ ይዟት ወጣ። ወደ ሰማይ ሲያስጠጋው እዚህ የተቆረሰው መሬት ላይ የሚኖሩ ሰዎች ድምፃቸውን መላእክቶች እስኪሰሙ ድረስ አስጠጋው ወደ ሰማይ። የውሾቻቸው የዶሮቻቸው ድምፅ ሁሉ ይሰማ ነበር ይባላል። ከዛ ልክ ሰማይ ሲደርስ ግልብጥ አደረገው ጅብሪል፣ ገለበጠውና አምጥቶ ከነቀለበት ቦታ ላይ ደፋው ማለት ነው፣ ደፋው። ثم ارسل الحجاره على من كان خارجا عنها ጥሩ ነው። ኢማሙ ሳዊ ማለት አሁን የሉጥ ህዝቦች የተቀጡት ቀድምና አሉ ዛጋ ሊኑርሲል አለይሂም ሂጃራተ ሚን ጢን ብለዋል አይደል ከጭቃ የተሰራን ድንጋይ ልናዘንብባቸው በዚህ መልኩ ልናጠፋቸው ተልከን ነው አሉ። ስለዚህ የሉጥ ህዝቦች ከተቀጡባቸው መሳሪያዎች መካከል አንዱ የድንጋይ ውርጅብኝ ነው ይወርደባቸው። ሌላው ደግሞ ቅጣት ጅብሪል መንደሪቷን ቆርሶ አንስቶ ወደ ላይ ወስዶ ገልብጦ ነው የመለሰው። ይሄም ከባድ ቅጣት ነው። እዚህ ጋር ዑለሞች የተለያየ አይነት አስተያየት አላቸው። ኢማሙ ሳዊ ግን የሰጡት ደስ የሚል አስተያየት ነው። ባላነበው የምነግራችሁ የሌሎች ዑለሞችን አስተያየት ነበር። ምንድን ያሉት እሳቸው ያቺ መንደር ቆርሶ ጅብሪል ወደ ላይ ወስዶ ገልብጦ ሲደፍነው ወይም ደግሞ ገልብጦ ሲደፋባቸው ከዛች መንደር በአጋጣሚ የወጡ ሰዎች ነበሩ። ይሄ ቅጣት ያላገኛቸው ሰዎች ነበሩና እነሱ ላይ ደግሞ የድንጋይ ዝናብ የድንጋይ ውርጅብኝ ተለቀቀባቸውና ሙሉ የሉጥ ህዝቦች እሱና ሁለት ልጆቹ የተወሰኑ አማኞች ሲቀሩ ሙሉ ወደ 600 ምናምን ሺህ ህዝብ በዚህ ሁኔታ ከምድር ገጽ እንዲጠፋ ተደረገ ማለት ነው። የሚሰሩትም ስራ በጣም ከባድ ወንጀል ነበር። ዛሬ አላህ ምን እንደሚያመጣ እናቀም። በተለያዩ አገሮች ላይ ግብረ ሰዶማዊነት እንደ አሸን እየፈላ ነው። ወንድና ሴት እየተደባበሩ ነው ማለት ሁሉ ይቻላል። በተለይ አገራችንም ላይ ጭምር አልፎ አልፎ የምናነባቸው ጽሁፎች ክፉ ናቸው። በዚህ አይነት መልኩ እዚህ ሱስ ውስጥ የገቡ ሰዎች በሚገርም ሁኔታ ከተቃራኒ ጾታ ጋር የሚደረገው ግንኙነት በምንም መልኩ እርካታ አይሰጣቸውም። ኮምፕሌትሊ ከተፈጥሯዊ ስርዓት አፈንግጦ ስለወጡ ማለት ነው። ስለዚህ የሉጥ ህዝቦችን በዚህ መልኩ እጅግ ዘግናኝ ቅጣት ቀጥቶ ከምድር ገጽ ካጠፋቸው ዛሬ ደግሞ በየአካባቢያችን በነፃነት ይሄን ስራ የሚሰሩ ሰዎች እኛም ላይ አገሪቷም ላይ የሚያመጡት በላ ምን እንደሆነ አላህ ይወቀው። ስለዚህ በተገኘው አጋጣሚ ሁሉ ወደዛ ነገር ማንኛውም ወንድም ሆነ ሴት እንዳይገባ ዳዕዋ ምነር በማድረግና መከላከል ስራ መስራት ይጠበቅብናል። በተቻለ አቅም ይህን ጉዳይ ህጋዊ ሽፋን እንዳያገኝ በተቻለ አቅም እንደ ሃይማኖት ሰው ብቻ ሳይሆን እንደ ሰው መንቀሳቀስ ሁሉም ይጠበቅብን ይመስለኛል። ያለበለዚያ ነገ ከነገ ወዲያ ጉዳዩ የእያንዳንዳችንን ቤት እንደሚያንኳኳ አትጠራጠሩ። በአሁኑ ሰዓት የሰው ልጅ ጭንቅላት ወላሂ የጫኑበትን ነገር ቶሎ የመልመድ ድሮ አዲስ አበባ ውስጥ ፊልም ማየት ትልቅ ነውር ነበር። ዛሬ በየቤቱ ፊልሞችን ልገብተው ሳይበጠሩ ሁሉንም ነገር አግበስብሶ ማየት አድ እየሆነ ነው። ድሮ ሴቶች ድሮ ስላችሁ ያው ከ20 ዓመት ከ30 ዓመት በፊት ብላችሁ አስቡት። ሱሪ ለብሳ የምትሄድ ሴት ፈልጋችሁ ብታገኙ ፈልጋችሁ እንደው ብትዞሩ እሷን ፈልጋ አታገኙ። ዛሬ ራቁታቸውን የሚሄዱ ሴቶች እንደ አሸን ፈልተዋል። ድሮ ጡታቸውን ገልጸው የሚሄዱ ሰዎች በፍጹም አታገኙ። ዛሬ በቃ ሁሉ ነገር የሰው ልጅ ደጋግመው ሲነግሩት በቴሌቪዥን ሲያሳዩት በቀላሉ እየለመደው ሁሉ ነገር ሐላል ሆኗል። ስለዚህ ይሄም ተግባር የሰው ልጆችን ጭንቅላት የዚህ ነገር አፍቃሪ ማድረግ ሲምፕል እንደሆነ ይታየኛል። ግን ከተቃወም ነው የተገኘው አጋጣሚ ሁሉ ተግባሩ እጅግ ከባድና የዘገነነ ወንጀል መሆኑን ለማስቀመጥ ከሞከርን የተወሰኑ ወንድሞችና እህቶችን ማትረፍ የሚቻል ይመስለኛል። ስለዚህ በተቻለ አቅም ይሄ ግብረ ሰዶማዊነትን መቃወም ግድ ነው። ቁርአን በዚህ ተግባር ላይ የታወቁ ህዝቦችን በምን መልኩ እንዳጠፋቸው ይኸው ራሱ እየነገረን ነውና እሺ فما خطبكم ايها قالوا ان ارسلنا الى قوم مجرمين لنرسل عليهم حجاره من طين مسومه عند ربك اجيتها زند ملك تدرغوبتال للمسرفين وسلم يالفو حزبوج حقن لميتلالفو سوج ادينغايو لاي سماچو تصفو لنسو تمدبو نو دينغايو راسو كجهنم تطبسو يطاو. ስለዚህ በዚህ መልኩ ከምድር ገጽ ድንጋይ ማዝነበን ከተማቸውንም ቆርሰን አንስተን ገልብጠን ከምድር ገጽ አጠፋናቸው ነው አላህ በሌላ አያት ላይ። ስለዚህ ለኢብራሂም ነገሩት ይሄ ነገር ነው። ከዛ ኢብራሂም ይሁን ጥያቄ ማንስቶ ነበር ምን አለ فيها قوم صالحون وين مؤمنوች እኮ አሉ። አያቱ ዝጋጣሁት ሙእሚኖች አሉ አላህን የሚፈሩ ሰዎች እኮ አሉ ሁሉንም ልታጠፉ ነው እንዴ ሲሉት እነሱ ምን አሉት فأخرجنا እናወጣለን አሉት من كان فيها በዛች መንደር ውስጥ ያለን እናወጣለን من المؤمنين አያቸው ኢብራሂም ሰግቶ ነበር ህዝብ መንደሩ ምታጠፉ ሰው ምታጠፉት ከሆነ ደጋግ ያላህ ባሮች ሉጥና ሉጥን የመሳሰሉ የሉጥን እምነት ተከተሉ ሙእሚኖች አሉ የነሱስ ጉዳይ ብሎ አስጨንቆ ጥያቄ ሲያነሳ فأخرجنا من كان فيها من المؤمنين ዛካማ ሙስሊሞች ሙእሚኖች እንዳሉና ቃልን ባይሆን የአንድ ቤተሰብ አባሎች ብቻ ናቸው እነሱን እዚያ ደጋው ውስጥ አናካተታቸው ይተርፋሉ ብለው ኢብራሂም በዚህ መልኩ አረጋግተውት ጥለውት ሄዱ። ከዛ ያው ትላንትና እንደነገርኳችሁ ሉጥ ጋር ገቡ እንግድነት በሰው ተመስለው ስለመጡ ሚስትየው ጥቆማ ሰጣ የሰዶም ህዝቦች እነዛ ሰዎችን ሊደፍሯቸው አስበው ተንገብግቦ መጡ። ሉጥ ተጨነቀ። አለይሰ ሚንኩም ረጁሉ ረሺድ አረባካችሁ በእንግዶቼ አታዋርዱኝ ከእናንተ መካከል የሚያዝን ልብ ያለው ሰው የለም እንዴ ብሎ ሁሉ እስከ ማጸን ደረሰ። ሊሰሙት አልቻሉ። በስተ መጨረሻ ጭንቀቱን አይተው መላይኮቹ ለየሲሉ ኢለይና ወደ እኛ ፍጹም አይደርሱም እኛ አላህ ያከን መላእክቶች ነን ልናጠፋቸውን የመጣ ነው አሉ። እንደዛማ ከሆነ በሏቸው አለ ሉጥ። ከዛ አይ እስከ ሱፊ ወቅት ቆይ አንተ ልክ ሱፊ ወቅት ላይ ቤተሰቦችን ይዛ ያመኑ ሰዎችን ይዘ ውጣ አሉት። እሺ ብሎ ወጣ። ይሄንን ነው እንግዲህ ቁርአን ብሎ ጠቀሰ فأخرجنا لأوطان من كان فيها من المؤمنين ከሙእሚኖች መካከል ዛች መንደር ውስጥ ይገኝ የነበረን አካል አውጥተን ነው አመጸኞችን ብቻ ያጠፋነው ይላል አላህ። فأخرجنا من كان في قرى أهل لوط من المؤمنين لئلا يهلكوا እንዳይጠፉ አላህ የወሰነው የቅጣት እርምጃ እንዳይነካቸው ከዛች መንደር እንዲወጡ አድርገን ነው ከተማይቷን በዚህ መልኩ ያጠፋናት አላህ። فما وجدنا በዛች መንደር ውስጥ እኮ አላገኘንም ይላል አላህ። فيها በዛች መንደር ውስጥ አላገኘንም غير بيت ከአንድ ቤት ውጪ من المسلمين ከሙስሊሞች አንዲት ቤት ብቻ ነው ያገኘነው ከአንዲት የሙስሊም ቤት ውጪ ምንም ነገር አልነበረም። ስለዚህ እዛ ቤት ውስጥ ይኖሩ የነበሩ ሁለት የሉጥ ልጆች እና ሉጥ ሚስቱም አብራው እንድትሄድ ለምኗት ነበር። እሺ ብላ መንገድ ጀምራ ወደ ኋላ መለስ ብላ እያየች በስተመጨረሻ ህዝቦቿን ጥላ መውጣት ከብዷት ቆመች። ሉጥና ሁለት ሚስቶቹ ሌሎችም የተቀበሉ አካሎች ካሉ አብረውት መንደሪቷን ለቀው ወጡ። ሲወጡ ጅብሪል መንደሪቷን ቆረሳት ብድግ አደረጋ ወደ ሰማይ አስጠግቶ ገልብጦ አምጥቶ ደፋት። የቀሩ ሰዎች ነበሩ እነዛ ሰዎችን በመሙሳዊ ገለጻ እነዛ ሰዎችን ድንጋይ ጠጠር እንዲዘንባቸው ተደርጎ ከምድር ገጽ እንዲለቁ ተደረጉ ይላል። እዚህ ቦታ ላይ فأخرجنا من كان فيها من المؤمنين አለ ከሙእሚኖች ብዛሽ መንደር ውስጥ የሚገኙትን እንዲወጡ አድርገናል አለ። አሁን ደግሞ فما وجدنا فيها غير بيت من المسلمين አለ እዛ ሰሙድ መንደር ውስጥ ከአንድ ቤት ውጪ ሙስሊሞች የሚኖርበት ቤት አላገኘንም አሉ። እዚህ ጋር ሙስሊም አላቸው እዚህ ጋር ሙእሚን አላቸው ለምን ሲባል ሙፈሲሩ የኔ ኪታብ አዘጋጅ ምን የሚል መልስ ሰጣል። ሙእሚን ያላቸው በልባቸው ውስጥ ኢማን የተቀመጠ ሰዎች ማለት ነው። ሙስሊም ብሎ ደግሞ ሲጠራቸው ታዛዦችም ነበሩ ትእዛዝን የሚፈጽሙ ታዛዦች መሆናቸው ሙስሊም ብሎ ገለጻቸው። በውስጣቸው ባለው ጠንካራ ኢማን ደግሞ ሙእሚን ብሎ ጠራቸው ሁለቱም ይወክላቸዋል አሉ። በዚህ መልኩ እንግዲህ የአንድ ቤትን በአንድ ቤት ውስጥ ተሰባስበው የነበሩ አማኞችን እንዲወጡ አድርጎ አላሁ ጀለ ወዓላ ሉጥንና ቤተሰቡን ከጠበቀ በኋላ መንደሪቷን ኮምፕሌትሊ ከምድር ገጽ እንድጠፋ በዚህ መልኩ አደረገ። አንድም ሰው አልተረፈም። የተረፉትንም የድንጋይ መዓት ወርዶባቸው ከምድር ገጽ እንዲለቁ ተደርጓል ይላናል። ከዛ ቀጥሎ ምን አለ? ወተረክና አለ ትተናል አለ ፊሃ በዛች መንደር ውስጥ አየተን ምልክትን ትተናል ተአምርን ትተናል አለ። ለነማን للذين يخافون ለነዚያ ለሚፈሩ العذاب الأليم አሳማሚውን ቅጣት ለሚፈሩ አካሎች ለሙእሚኖች ለሙተቂኖች የሉጥን ታሪክ ያስታወሱ እንዲመከሩበት ምልክት አስቀምጠናል ተአምር አስቀምጠናል አላህ ጀለ ወዓላ وتركنا فيها آية أبقينا في تلك القرى المهلكة بزات وتفات من دريتوا لاي من هذا الرقم بعد إهلاك الظالمين بفنيوتشن بللونيوتشن با قبر السلماء من التقبار ساتفوا قالوتشن كات أفهم بوهلا علامة على إهلاكهم مدفاتاتشو يميتو كم ملكت أسكمتنا اللي بجعل عاليها سافلها عنده ملكت يا مدريتوان الاينياون كفل ورتاچ يتاچنياون كفل ورلاي بمقلبت عند تلك ملكت انديتاي ادرغنا الله جل وعلا لنا يلونال لنما انه يي ملكتنته يي ممارنته يي عبره موسجانته لما انه سيبار للذين يخافون العذاب الاليم نزاس امامين الله انقطات لميفرو سوچ መመከራና መገሰጫ ይሆን ዘንድ ትልቅ ምልክት አስቀምጠናል አሉ። فإنهم المعتبرون به እነዚህ አላህን የሚፈሩ አካሎች በሚያዩት ምልክት እነዚህ ሰዎችን ያጠፋው ማን እንደሆነ ተረድተው አላሁ ጀለ ወዓላን የመፍራት ህይወታቸውን በዲኑ መስመር ላይ የማስኬድ ሙከራ እንዲያደርጉ በመልክትነት የሉጥ ህዝቦችን የጠፉበትን መንደር አስቀምጠናል ይላል። وتركنا فيها آية أي جعلنا عبرة بما أنزلنا بهم من العذاب والنكال وجعلنا محلهم بحيرة منتنة خبيثة في تلك ففي ذلك عبرة للمؤمنين الذين يخافون العذاب الأليم إذا شاريهم عندنا ملو الناس يتأخفوا بتأكبابي بتأمي شتالانو بتأم يمشت باهر ياللبت اكبابي نو مشتت بتشاهون خبيث نو قشاشه نو اسقيامي لايتا يما يامر بطام يمشت باهر اذا اكبابي لملكتنت اهون متلوس مندنو يموت باهر متلوس معناتنو يموت باهر بمبال بيتتوقعو يلوط حزبوچ يطفوبت اكبابي نو اسكاون درس اسكاون درس للمؤمنوش تلك عبره موسجانه تلك تمهرت موسجانه الله اللي مفرات كجهنم سات راساتشون اللي ما ترف الدين كساقسو با الله دي الله دي ساروت ازاز اللي ما كور دي وكرو تلك ملك تادر قيل الله اتشوان لهم ميلو يو كسوا شاقر دمو يا موسى يا فرعون اسكرين اسكاون درس الله سون دي ماربات قبس موزي موست اسكام متوتال نقر بين الله جل وعلا بزيبا فرعون عصم عسكرين اندي مكرو اندي قسسو هوتاتشو اندي كيرو لملكتن ياسكمتو لمؤمنوس بيتشانو ابزان ياسو يهن انتا امر يايال كم مكر يلقن اند تاريك اند تاران اقرأيتو سكو تدستو فرعون ايو تيالا من ملس بياه قراتشن بولتوال سلزي اند زيانيس نقروتشن اعتبار موسيدي اسم اللي قال اعمرو ما السرات فرعون بزي ملكو عصمو كيلا سووش تقنطلو سكاون انديت قوية هي يموت باهر يمجمرا تاريكو من دي النبر نحن زاري قبرسة دوماوي النتن ندك اللال وانجل قطرو وانجل مساي قطرو تيسو اللي بيش مبتنو بلو بك اللال بيتك امو سووش هي من تاريك من لست بلو بيايو ملكام نبر نقرن الله جل وعلا على فقد الله تشاء مؤمنو تشغن هنتاك وسبقوا طول يدنقطال ከእንደዚህ አይነት ወንጀል አላህ እንዲጠብቃችን ማጸኑታል በራሳቸው የሚችሉትን ያህል ሁሉ ጥረት ያደርጋሉ። ወተረክና فيها آية በዛች በሰሙድ መንደር ውስጥ ምልክትን ተአምርን አስቀምጠናል አለ للذين يخافون العذاب العليم አሳማሚው የአላህን ቅጣት ለሚፈሩ ሰዎች ትልቅ ምልክትና ተአምር አድርገናል ይላል። ስለዚህ እና ወንድሞች አላህ جل وعلا ሁሌም ማለት ነው እኛን የሚመክረው በተለያየ መንገድ ነው። አንዳንድ ጊዜ ቀጥታ በልመና መልኩ يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله አረባካቹ አዛይነኝ የኔ እዝነት ተስፋ አትቆጡ ቅረቡ ወደኔ መልካም ነገር ስሩ ይላል። ሌላ ጊዜ ደግሞ የሰዎችን ታሪክ ነግረንና የውላችሁ እነሱ ኩፍርን መርጠው አመጽን መርጠው ወንጀልን መርጠው በዚህ መልኩ ከመደገጽ አሰግጃቸዋለሁ እናንተም ከነሱ ታሪክ ማትማሩ ከሆነ የሚጠብቃችሁ ይሄው አደጋ ነው ይላል። ታሪክ እየነገረ እንድንማር ይጋብዘን። ሌላ ጊዜ የጀነትን ጸጋ እየነገረ ይሄ ሁሉ እኮ ሽልማት ይሄ ሁሉ እኮ ኒዕማ ለእናንተ ነው ያዘጋጀሁት ዋካችሁ የሽልማት እንዳመልጣችሁ ይሄን ተግባ ፈጽሙና። ሌላ ጊዜ ደግሞ ጀሃነም ይባለውን ዓለም ግድብ አርጎ መግለጽ ጀሃነም ውስጥ የሚገቡ ሰዎች ምን አይነት ወንጀል እየሰሩ እንደሚገቡ በመግለጽ ከጀሃነም ዓለም ራሳችን እንድንጠብቅና ህግ አክባሪዎች እንድንሆን ይመክረናል። ዛሬ የሉጥ ህዝቦችን ታሪክ አንስቶ የምትመከሩ ከሆነ ይሄው ከሉጥ ህዝቦች ታሪክ ተማሩ ነው ማለት በስማ በቃ ወፊ ሙሳ ይላል። በሙሳም ታሪክ ውስጥ እኮ አያ አለ ተአምር ምልክት አለ መቼ ارسلناه ሙሳን በላክነው ጊዜ الى فرعون ወደ فرعون በላክነው ጊዜ ትልቅ አያ አለ ቢሱልጣን ሙቢን ሙቢን ማለት ግልጽ ማለት ሱልጣን ማለት ሁጃ ማለት ነው። ግልጽ የሆነ ተአምር ግልጽ የሆነ መረጃ ሰጠን ሙሳን ወደ ፍርዓውን በላክነው ጊዜ በዛ ታሪክ ውስጥ ትልቅ ምልክቶች ትልቅ ትምህርት መውሰጃ ፖይንቶች አሉ ነው የሚለው። وجعلنا في قصه موسى ايضا ايه وعبره وقت ارسالنا له الى فرعون ሙሳን ወደ ፍርዓውን سنልከው ግልጽ ያሉ ምልክቶች አሉ ነው የሚለው። بسلطان بحجه واضحه ودليل باهر ማለት ነው። ግልጽ የሆኑ መረጃዎችን ሰጠን ሙሳን ወደ ፍርዓውን በሚልክበት ጊዜ እዛ ታሪክ ውስጥ አያ አለ ተአምር አለ ትልቅ ምልክት አለ አላሁ ጀል ወዓላን እንድታከብሩ ሁሉ ጊዜ የሚያስታውሳችሁ ምልክት ተቀምጧል ነው የሚለው። فتولى ود فرعون موسى بمنلكو ጊዜ فرعون فيتونا زورال بركنه فتولى بركنه سراويتون وغنوچون حزبوچون ودراسو حساب لمقمزز ركنناچو نزي حزب باينوركو فرعون منن مالت اردما نتراسو سراويتوچ يميتاززوت يمياغلغلوت تزازون كله የሚፈጽሙለ ሰራዊቶች ባይኖሩት እኮ ፍርዓውን አንድ ተራ ሰው ነው ከሆነ ሰው ጋር ቢደባደብ በቀላሉ ሊመታም ይችላል ነው። ግን አላህ ሙሳልኮ ወደ ሐቅ ሲጠራው ፈተወላ ቢሩክኒሂ በሚመካባቸው ወደሚመካባቸው ሰራዊቶቹና ህዝቦቹ ፊቱን አዝሮ ሲበር ሄደ። ወቃል ሄዶም ሲያበቃ ምንድነው ያለው? ሳሂሩን ሙሳ ደጋሚ ነው አለ አው መጅኑን ወይ ደግሞ ደጋሚ ነው ይዞት የመጣው ተአምር ሁሉ የተለመደ ሰው ዘንድ የሚታወቅ ነገር አይደለም አዲስ እንግዳ ነገር ነውና ይዞ የመጣው በዚህ መልኩ ደግሞ የሚታወቁት ደጋሚዎች ናቸው አለ። ምናልባት ደግሞ ደጋሚ የማይሆን ከሆነ አው መጅኑን እብድ ነው አለ እኔ ከሰማዩ አፍላህ ጋር እገናኛለሁ ይለናል ጤነኛ ሰው እንደዚህ ይላል በፍጹም። ስለዚህ የሙሳ ነገር በጣም ከባድ ነው ብሎ ወደ ህዝቦቹ ወደ ሰራዊቶቹ ሄዶ ሙሳን ማጣጣልና የተሳሳተ የውሸት ፕሮፓጋንዳ መንፋቱን ቀጠለ ማለት ነው። አላሁ ጀል ወዓላ እንዲህ ሲቀጥፍ አመጽን በገሃድ ሲያውጅ ዝም አላለው فاخذناه አለ ታሪኩን በተደጋጋሚ አይተናል ያዝነው አለ وجنوده እሱ ብቻ አይደለም ሰራዊቶቹንም ያዝናቸው ይዘን ወዴት አደረግናቸው فنبذناهم አልናቸው አለ ፍልየም ባህር ውስጥ አልናቸው ወሁ ወሙዲ እሱ ፍርዓውን የሚወቀ ሲሆን ባህር ላይ አልናቸው አ ባህር ላይ አልናችላል وقال ساحر او مجنون وقال اللعين في شأن موسى انه ساحر ولذلك اتى بهذه الخوارق بطام انغدا يونو يسو ልጆች ሊሰሯቸው የማይችሉ ነገሮችን ይዞ መጥቷል ይሄን የሚያደርጉት ብዙ ጊዜ ደጋሚዎች ናቸው አለ او مجنون ولذلك ادعى الرساله ابد نو አለ ወይም ደግሞ ابد ሳይሆን አይቀር ምክንያቱም እኔ መላእክተኛ ነኝ ማለት ከፈጣሪ ጋር ገናኛለሁ ማለት ይሄ ابد እንጂ ጤነኛ ሰው አደርገውም አለ አ فاخذناه بنديه ملكو بغاد حقن سيغفا تامرات يالقبل سين انيا مالتو نو من يقول الله فاخذناه وجنوده فرعونن الناس راويتوچنم عند لا يازناچو فنبذناه في اليوم اياذاچن دمو مملك بمايشل بملكو نو يازناچو ወደ ባህር ውስጥ እንዲገቡ ማድረግናቸው ባህር ውስጥ ጣልናቸው አለ ወሁ ሙሊም እሱ የተወቀሰ ሲሆን ማለት ነው አ ፍርዓውን በሰራው ስራ የሚወቀስ ሲሆን ወደ ባህሩ እንዲጣል አደረግነው ነው የሚለው አደረግነው ወሁ አት ቢማ ይላም عليه من الكفر والطغيان ስለዚህ የሙሳና የፍርዓውን ታሪክ በትንሹ ነገርን አይደል ታሪኩ በጣም ሰፊና ረጅም ነው ወደፊትም እናየዋለን ከዚህ ፍትም ለካክተነዋል በዚህ መልኩ ፍርዓውንና ሙሳን እንድናስባቸው ካደረገ ታሪካቸው ከነገረን በኋላ ወሌላ ታሪክ ሊሻገር ነው ግን ለምንድነው በዚህ መልኩ በአጭሩ የሙሳና የፍርዓውን ታሪክ የነገረን ካላችሁ እውስቱ ተአምር አለበት ውስጡ ትልልቅ ምልክቶች አሉ ውስጡ ለእናንተ ትምህርት የሚሆኑ አንኳር ፖይንቶች አሉና ተማሩበት ነው በተጨማሪ ወፊዓዲን በዓድ ነገዶች በነብዩላህ ሁድ ህዝቦች ውስጥም አያ አለ ምልክት አለ ተአምር አለ ይላል መቼ ኢል አርሰልና አለይሂም በነሱ ላይ በላክንባቸው ጊዜ አለ ኢል አርሰልና በላክንባቸው ጊዜ عليهم بن السلاي الريح العقيم مهان يونتشون نفاس بلاكن باتشو غزي ويبنوا عقيم مالت منم نجر يماتتو مالت نو ياغنيتشون نجر يمتاتفا كبار نفاس بلاكن باتشو غزي بزي بنسو تاريخ استم آيا اللبت تأمر اللبت نو ميلو جعلنا في قصة عاد كذلك آية لمن تأمل حين أرسلنا عليهم الريح المدمر مدمرة أطفي هنا النفاس ወደነሱ ምን ልክባቸው ግዜ ታሪኩን በደንብ ማስተዋል ከቻላችሁ አርጋ በታተና በተ የዓድ ህዝቦች እጠፉበት ወይም የዓድ ነገዶች የነብዩላህ ሁድ ህዝቦች እጠፉት በነፋስ ነው በነሱም ታሪክ ውስጥ ትልቅ አያትን አስቀምጫለሁ ትልቅ አያትን አስቀምጫለሁና ሊመን ተአመል ነገሮችን መገንዘብ ለሚችል ነገይ ለምን ጠፉ ምን ስላደረጉ በዚህ መልኩ መጥፋታቸውስ ይሰሩት የነበረው ነገር ምን ያህል ከባድ መሆኑን የሚያሳየው ብሎ ነገሮችን በትኩረት አይቶ ራሱን ለመምከር ከነሱ ታሪክ መማር ለሚፈልግ ሰው በጣም በርካታ ምልክቶችን በሙሳና በፍርዓውን ታሪክ ውስጥ በሁድና በዓድ ነገዶች ውስጥ በሉጥና በሰሙድ ህዝቦች ውስጥ ትልልቅ አያቶችን አስቀምጫለሁ። እነሱን ተመልክታችሁ በምነግራችሁ ህግና ስርዓት መሰረት ብትጓዙ ትጠቀማላችሁ። እምቢ ብላችሁ ግን የእነሱን አርአያ የምትከተሉ ከሆነ እናንተንም አደጋው ይጠብቃችኋል ነው የሚለው። ቀጥሎ ምን ይላል? ወፊ ሰሙድ አርአያ በሰሙድ ህዝቦችም ውስጥ እኮ ትልቅ ምልክት አድርጌያለሁ ይላል። እዝ ቂለ ለሁም ለነሱ በተባሉ ጊዜ ተመተዑ እስኪ ትንሽ ተጠቃቀሙ ሐታ ሂን እስከ ጊዜው ድረስ ግድ የለም ትንሽ ተጠቃቀሙ በተባሉ ጊዜ በነሱ ታሪኩም ውስጥ አያን ተአምርን ወይ ምልክትን አድርጌያለሁ። ሂነ ቂለ ለሁም ዒሹ ሙተመትዒነ ቢዱንያ ኢላ ወቅት ልሃላክ ባዕደ እቁ ባዕደ ዓቅሪህም ልናርቃ ግመሊቷን ሷሌሕ የሰሙድ ህዝቦች የተላከላቸው ነቢይ ሷሌሕ ነበር። እና ሷሌሕ ምን አላቸው? ናቀተ ላሂ ወሱቅያሃ አላቸው። የአላህ አርባ ሁለትን ዘለውታል። ማ ተዘሩ ሚን ሸይን ኢላ ሰላም አለይኩም። ድምጻችን ቀርቼው ነበር፣ አልሰማህ ሊሆን ይችላል። ልድገምልህ። ወፊ ዓድን ኢዝ አርሰልና ዓለይህም ሪሕ ልዓቂም ዓቂም ያለው ግን መሃን ማለት ነው። ቀጥታ ጋር ተሽቢህ ለሃ ቢዓቂም ልመርአት ይለዋል። ይህ ወደ ዓድ ህዝቦች የተላከው ንፋስ ከሴት ልጅ መሃንነት ጋር ካለመውለድ ካለማርገዝ ጋር ነው አላህ አገናኝቶ የገለጸው። ይቺ ንፋስ ምንም በጎ ነገር በውስጡ አይደለም። ዝናብም አላዘለችም፣ ዝናቡንም ማውረዳ ለሰው ልጆች ጥቅም አልሰጠችም። ይቺ ንፋስ አጠቃላይ ያገኘችውን ሁሉ ማተበሩ ነው የሚለው። ቅድም ቀርቼ ነበር። ሚን ሸይኢን አንድም ነገር አተው አተተ ዓለይሂ በሱ ላይ መጥታበት አተው በአጠገቡ አልፋ ምትሆ ነገር የለም ኢላ ጀዐለትሁ ከረሚም እንደተበታተነው። ረሚም ማለት ምን አልኳችሁ? ሸይኡን አልሃሊኩ አልባሊ የበሰበሰና ብትንትን ያለ የጠፋ የተበላሸ ነገር ማለት። አንድ ኢማሙ ሱዲ ረሚም ብሎ ማለት አሉ ሁወ ቱራብ ወረማዱ ልመድቁቅ ማለት ነው። አፈር ወይም ድቅቅ ያለ አመድ ማለት ነው። ልክ እንደዛ አድርጋ ብትሆን እንጂ ያቺ ንፋስ መጥታ በሰላም በአጠገብ የምታልፍ አይደለችም። እንደው እልፍ የምትል ሰላማዊ ንፋስ አይደለችም። ከአጠገብህ ካለፈች ሰው ይሁን ዛፍ ይሁን ድንጋይ ይሁን ቤት ይሁን ሁሉን ነገር ዶጋ አመድ አድርጋ ነው የምታልፈው። ስለዚህ በእነዚህ ህዝቦች ታሪክ ውስጥም ትልቅ ተአምርን አድርግ ያለው ነው የሚለው አላሁ ጀለ ወዓላ። ነቢ ስ ሰለም ወደ ሰሙድ ወደ ዓድ ህዝቦች የተላከውን ንፋስ ኑሲርቱ ቆይ ሀዲሱ አይታለች። አዎ ኑሲርቱ ቢሰባ ወኡህሊከት ዓዱን ቢደቡር ይላሉ። ሰባ በሚባል የአላህን ረሕመት አዝላ በምትመጣ ንፋስ አላህን የረድቶኛል አሉ። የዓድ ነገዶች ደግሞ ደቡር በመባል የምትታወቅ ለጥፋት ጊዜ አላህ የሚልካት ንፋስ አለችና በእሷ ንፋስ የዓድ ህዝቦች የዓድ ነገዶች ጠፍተዋል አሉ። ስለዚህ በነቢዩላህ ሁድና በዓድ ነገዶች ታሪክ ውስጥ ትልቅ ምልክትንና ተአምርን አስቀምጫለሁ ነው የሚለው። ታሪኩን በደንብ ያጠኑ ሰዎች ጠቃሚና ጎጂውን የመለየት አቅም አላቸው። በተለይ ለለዚነ የኻፉን አልዓዛብ አልአሊም አምላክ እንዳይቀጣቸው አምላክ ከጀሃነም እሳት እንዲጠብቃቸው የሚፈልጉ አካሎች በዓድ ነገዶች የቅጣት እርምጃ ላይ ትልቅ ትምህርት ወስደው ህይወታቸውን ሁሉ ሊያቀኑ ይችላሉ ነው። ወፊ ሰሙድ አረ በሰሙድ ህዝቦች ውስጥም እኮ ትልቅ ተአምርና ምልክት አስቀምጫለሁ። إذ قيل لهم للناس بتبالو جزي تمتعوا حتى حين اسكمت تطفوا بيت جزي درس قد يلم دنيا لا تتكاكم تبالو يم بمي بالو بيت جزي زم بلاتشو السموت سواتشو صالح من دن نبرا لاتشو ناقة الله وسقياها لها شرب يوم ولكم شرب يوم جماليتوان براسات شوت إياكي أنت نبي يمونين مرة قاقت انفلق هلن كزيت قاطع نيوست قمر أو تعلن هلوت بالله فكار الله نصف طيق وطالت بقى أن أنت عندك أنت تطالش شو عندك أنت تطالش كزي سلازين بدن باورتنا الكزيفيت تبالو قدايون يتوسنوا كزيدو بطال شالو لقال له أتن كل شيء أسمو صالح سبت من الله شو ناقة الله وسقياها يتشي الله قملنج እባካችሁ አትንኳት መጠጧንም ተውላት እሷን ከነካችሁ አደጋው ከባድ ነው ብለው ተማጸኑ። ከዛ ጉዳዩን ከቁብ ያልቆጠሩት የሰሙድ ህዝቦች ምንድን ያደረጉት فعقروها ግመሊቷን ቁዳር ኢብኑ ሳሊፍ የሚባል ግለሰብ አሽቀልቀው ቢሉኝታ በወቅቱ ከነበሩት ህዝቦች በጣም ጋጦጥና መጥፎ የሚባል ሰው ነውና ቢላን ወይም ጩቤን በለው ወይም ደግሞ ጎራዴ ተቀበለና መጥቶ ግመሊቷን ገደላት። ከዛ ግመሊቷን ከገደሉ በኋላ ምን ተባሉ? ቁርአን ፈዓተው ዐን አምሪ ረብህም ይላል። የጌታቸውን ትእዛዝ እንቢ ብለው አመጹ። አመጹ فعقروها جمالتوان قدلوت جمالتوان قدلوت كذا حين قيل لهم عيشوا متمتعين بالدنيا الى وقت الهلاك قدلم اتنكوات يتبالاتو جمالتوان قدلاتو ترن انقدياش دنيا لا يتوسن كر تتاكم وهو ثلاثه ايام كما في هود سوره هود لا ملاتوال قال تمتعوا في داركم ثلاثه ايام ሶስት ቀን ቤቶቻችሁ ቁጭ ብላችሁ መጠቃቀም ትችላላችሁ። ከሶስት ቀን ግን በኋላ የአላህ ቅጣት ይመጣል ትቀጣላችሁ ነው። فاستكبروا عن امتثال امر الله وعصوا رسولهم فعفروا فعقروا الناقه የአላህን ትእዛዝ እንቢ ብለው ኮር መላእክተኛውን አመጹ። በስተመጨረሻ አትንኳት የተባለችዋንም ግመል ገደሏት ማለት ነው። ከዛስ فاخذناهم مر الله فعتوا امصوا عن امر ربهم ከጌታቸው ትእዛዝ አመጽን መረጡ። ትእዛዙን አንቀበልም ብለው ማመጽን መረጡ። فاخذناهم ስላመጹ ሊያሸንፉን አይችሉም። ስለዚህ እነሱንም መቀጣት ስለነበረባቸው فاخذناهم ያዝናቸው ወራ الله ይቅርታ ፈአኸዘትሁም ሷዒቀቱ ጩኸቲቷ መጣችና ያዘቻቸው። ፈአኸዘትሁም ያዘቻቸው አሷዒቃ ድምፅቷ መጥታ ያዘቻቸው ሰይሐቱ ልዓዛብ ማለት ነው። የሰሙድ ህዝቦች ደግሞ የጠፉት በጩኸት ነው በድምፅ ነው። ወሁም የንዙሩን እነሱን ብቻ እያዩ አንድ ጊዜ ጅብሪል የጮህባቸው ይባላል። አሁን እኔ የምናገረው ጩኸት እንኳን ሰው ሊገል የማይሰሙ ሰዎች ይኖራሉ። አላህ ግን አያችሁ ወማ ወላ የነው ወማ ያዕለሙ ጅኑድ ረቢካ ኢላ ሁ የአላህን ሰራዊት ከሱ ውጭ የሚያውቅ የለም። ድምፅ አላህ ከፈለገ ሰውን ያጠፋበታል። ንፋስ አላህ ከፈለገ ሰውን ያጠፋበታል። ዛሬ ዓለም ላይ ኒኮል ቦምብ አለን ብለው በጣም ይንቀባረሩ ሰዎች والله الذي لا اله غيره كالله اكبر ሲነጻጸር ዱምብሎ ምንም ነገር የላቸው። አላህ ኒኮል ቦምብ አስፈልገው የሰሩትን ከፈለገ ኒኮል ቦምብ የተደበቀበትን ቦታ በቃ ቁርስ አርጎ እንዲሰማ ማድረግ ይችላል። አትጠራጠሩ። ወይምኩሩን ወይምኩሩ ላህ ያ አላህ ሰራዊት ደግሞ በፍጹም አታዩም። እንደ ንምሩዝን እስቲ እዩት እኔ አምላክ ነኝ ይያለ ከኢብራሂም ጋር ሲሟገት የነበረው እንኳን አንዲት ተነኝ ነች ታፍጫ በኩል ሹልክ ብላ ገባች በቃ ቁም ስቁልን ያሳየችው አታው የሰሙድ ህዝቦች በጣም ረጃጅሞች ነበሩ በጣም ጠንካሮች ነበሩ ተራራ ቦርቡረው ህንጻም ይገነቡ ተራራ ቦርቡረው እንደዛሬ ማሽን የለም ተራራ ቦርቡረው መንገድ የሚሰሩ ተራራ ቦርቡረው ቤት የሚገነቡ ዛፍ አንዱ የሰሙድ ህዝብ ብድግ አርጎ የሚነቅል ነበር ከኛ አቅም ጋር ሲነጻጸር ፍጹም አንገናኝ ይሄ አቅማቸው እንኳን አልጠቀማቸው ጩኸት አንድ ጊዜ ጅብሪል ሲጮህ ድምጥ ማጣቸው ይጠፋው ስለዚህ አላሁ ጀለ ወዐላ ሊቀጣን አይፈልግ እንጂ ከፈለገ ወላሂ መልሰ ነገር ይለማ በቅርብ ያያችሁ ነው አንዴ ጎርፍ ይለቅባቸዋል ምንም አይማሩ አይደነግጡም አንድ ጊዜ ደግሞ ካትሪና የምትባል ንፋስ ይለቅባቸዋል አንድ ጊዜ ደግሞ መሬቱን ትንሽ ያነቃንቀዋል ምንም አይሰለጥኑ የአየር ንብረት ነው መሬት መንቀጥቀጥ ነው ተፈጥሮ ነው ምናምን እያሉ ሌላ አስቸጋሪ ፍልስፍና ውስጥ ይገባሉ አላህ በጩኸት የሰሙድ ህዝቦችን አጥፍቷል ነው የምላችሁ ወሁም የንብሩን ሲጠፉ ደግሞ የሚገርማችሁ እርግጥ እኮ ነው መሳሪያ ቢሆን ትበታተናለ ትሸሻለ ታመልጠዋለ ሳትተያየ ነው ጓደኛ ወንድ ሞቷል የምትባሉ ድምፅ ግን አንድ የተጮኸ ሁሉ እናትና ልጅ አባትና ሚስት ምናምን ቁጭ ብለው አንድ ዱብ ዱብ ዱብ እየተያዩ ነው ሁሉም ያለቁት ወሁም የንብሩን እያዩ አንዱ አንዱን እየተያዩ ከምድር ገጽ እንዲጠፉ አድርጋቸዋለሁ ፈመስተጣዑ አለ አልቻሉም ምን ቂያሚን መቆም እንኳን አልቻሉም እኔ የቅጣት እርምጃ ስወስድባቸው የኔን የቅጣት እርምጃ አሸንፈው መቆም አልቻሉም ጮሃ ጅብሪል አንድ ጊዜ ጮሃባቸው በያሉበት ቦታ እየተያዩን ያለኩት ፈመስተጣዑ ምን ቂያም መቆም እንኳን አልቻሉም ወማ ካኑ ሙንተሲሪን የሚረዱም አልሆኑም ወማ ካኑ አልሆኑም ሙንተሲሪን የሚረዱም አልሆኑም ማለት በዚህ መልኩ በድምጽ እንኳን ሳጠፋቸው እኔ የወሰድኩባቸውን የቅጣት እርምጃ የሚከላከልላቸው አንድ ሰው አላገኘም ነው የሚለው ስለዚህ ወገኖቼ አላሁ ጀለ ወዐላ ሊቀጣን አይፈልግ እንጂ የአላህን ቅጣት የሚመክትልን አንድም ረዳት አናገኘም ፐርሰናሊም ሊቀጣን ካሰበ እንደ ህዝብም ሊቀጣን ካሰበ የአላህን የቅጣት እርምጃ ሊከላከል የሚችል አንድ አካል የለም። ስለዚህ ዛሬ ዓለምን ያነሷት ያሉም ህዝቦች والله الذي لا اله غيره كالله جل وعلا قطعتها ملطو طبقوا الله جل وعلا مدير لا ادبي استعاچو انجي من እንደሚከሰተ ያላችሁ ዓለም በዚህ መልኩ አትቀጥል ይኸው የሰሙድ ታሪክ ይኸው የፍርዖን ታሪክ ይኸው ቀጥሎ ወቃው መንውህን ይለናል የኑህ ህዝቦች ታሪክ አለ የሉጥ ህዝቦች ታሪክ አለ የዓድ የሁድ ህዝቦች ታሪክ አለ የሷሊህ ህዝቦች ታሪክ አለ በቃ ሰው የተወሰነ ጊዜ ሊያስቸግር ይችላል አላህ ፈመህል الكافرين ያለ ተዋቸው ጊዜ ስጣቸው ለምን ትቸኩላለህ ያለ አላህ ሰዎች እንዲተብቱ ለአምላክ ግምት ሰጥተው አምላክን እንዲያከብሩ ወደ አምላክ ህግና ስርዓት እንዲመጡ ሁሉ ጊዜ እድሜ ሰጣቸዋል እንጂ ላ ተሽኩ አንድም አመፀኛ ህዝብ ምድር ላይ እስከመጨረሻ የሚቀጥል የለም ኖሮ አያውቅም በታሪክ ኖሮ አውቅ ይጠባል ስለዚህ አላሁ ጀለ ወዐላ ካለፉት ህዝቦች ታሪክ እንድንማር ፈቃዱ ይሁን በተቻለ አቅም ሰማለው እንዴ سمالو خير يبقانال لي بميقطلو كنو قوم نوح من قبل انهم كانوا قوم فاسقين بلو كنبي الله بقى ميقطلو كن ان شاء الله لنجرسو انشلالن لزاري بزي بقان انغدي ريم منانتم زنبلاچو يونه ቁርአን የሚባል መጽሐፍ አረብኛ በውስጡ አለ ስለዚህ ቃል በቃል ትርጉሙን ተማርን ብለን መነሳት ተገቢ አይመስለኝም በቃ የነዚህ ሰዎችን ታሪክ በህይወታችን ላይ ለውጥ ምናመጣበት ታሪክ አድርገን መቁጠር ያለብን ይመስለኛል። አላህ ኩፍርን ስለመረጠ አሁን የዓድ ህዝቦች ጠፉ። ተውጥቆ ከዓድ ይልቅ እንደው የሉጥ ህዝቦች የወንድ ለወንድ ግንኙነትን መጀመራቸው ሲደመር ተው ሲባሉ አረሴትን እኮ አላህ የፈጠረው ለእናንተ ነው ባጭካቹ ከዚህ ዘግናኝና ከባድ ወንጀል ታረሙ ሲባሉ እምቢ ማለታቸው ከምድር ገጽ ጠፉ። ዛሬ ሰዎች ግብረ ሰዶማዊነትን ህጋዊ ሽፋን እንዲያገኝ በገንዘብ ኃይ ወታደር ኃይ ፖለቲካውን ይዘነዋል ብለው በማሰብ በምድር ገጽ ላይ ግብረ ሰዶማዊነት እንዲስፋፋ የማይፈነቅሉት ድንጋይ የለም። እነዚህ ሰዎች አንድ ትውልድ የጠፋበትን ወንጀል በየቤቶቻችን ሊያመጡ የታገሉ ነው። እኛስ ማዳ ነፍዓል ምንድነው የምንሰራው? ሌላው ደግሞ ግብረ ሰዶማዊነትን ሰዎች ተግብረው እንዲህ ከጠፉ እኛስ አምላክና ምጸን ምንድነው የሚውጠን? ግብረ ሰዶማዊነት ውጭ ያሉ እጅግ የተዘፈቀንባቸው ወንጀሎች አሉ። አላህ ሊቀጣን አይችልም ወይ? ይቀጣናል ብለን ደግሞ ምናምን ከሆነ ካለንበት የወንጀል ባህር ለመውጣት መታገል ወደ ታሪክ ሁሉ የሚነገረው ሰው ሊማርበት ነው። ከዛ ታሪክ ተምረን ራሳችን እንድናርቅ ተገባንባቸው የተሳሳቱ አቅጣጫዎች እንድንወጣ እንጂ ታሪክን በታሪክነቱ መስማት ብቻ አይጠቅመንም። እንዲህ ነበረ ሆነ ተባለ እንጂ ምንም ፋይዳ የለውም። ፋይዳ የሚኖረው ህይወታችን ላይ የሆነ ተጽዕኖ ፈጥሮ ሲያልፍ ነው። ስለዚህ ከነዚህ ያለፉ ህዝቦች ታሪክ ብዙ ትማራላችሁ፣ ብዙ እንማራለን ብዬ አስባለሁ። اللهم اجعلنا ممن يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته ያልገባችሁ ነገር ካለ መጠየቅ ይቻላል። ማይክ ፍሪ ሳለቀው መጠየቅ ይችላልላችሁ።